ሁለት ከሰው ልጆች ይበልጣል ኢየሱስ አንተን ማን ይመስላል ሲወራ ሲነገር ሲደረግ ቢዋል እንደ ኢየሱስ ያለ የት ይገኛል እንደ አምላክ ያለ የት ይገኛል እንደ አባት ያለ የት ይገኛል እንደ አምላክ ያለ የት ይገኛል እንደ አምላክ ያለ የት ይገኛል ባጠገቤ ቆመ አበርትተኛል ወዳጅ ወዳጅ ወዳጅ ወዳጅ ሆነኛል መደገፍ አንተ ነው መታመን ባንተ እንጂ ሁሉን የረታ ወንክሊ ሞገስ ወንክሊ ሞገስ ወንክሊ ሞገስ ወንክሊ ብቃት ወንክሊ ብቃት ታየኒ እነው ለሶለላቴ ይልኒ አረገ ከፊበላባቴ ህበት ከሰው ልጆች ይበልጣል ኢየሱስ አንተ ማን ይመስላል ሲነገር ሲደረግ ቢዋል እንደ ኢየሱስ ያለ የት ይገኛል እንደ አምላክ ያለ የት ይገኛል እንደ አባት ያለ የት ይገኛል እንደ አምላክ ያለ የት ይገኛል እንደ አምላክ ያለ የት ይገኛል ላለፈው ልቤ ሲነሳ ሊያመሰግን ከመንገዴ ፍጥረት ጠበከኝ ሌላ ተምር ፍጥረት ሁሉ እጁ ባፉ ላይ እስኪ ድንድረ በሩቅ በቅርብ ታምር ተባለ ሆነኝ ሞገስ ሆነኝ ሞገስ ሆነኝ ሞገስ He was a man እጅጅነ መርቀኸኛል ተባረክ ብለ ለጠላት መልስን ሰጠኸው አትንካው ብለ እልፍ ስል የበረከት ምንጭ ያጋጥመኛል ገና ሳልደርስ ስራዬን ሰርተ ጠብቀኸኛል ጠብቀኸኛል ጠብቀኸኛል ጠብቀኸኛል Abet abet abet Singuli nagar Singuli nagar